سبحانه وتعالى لمانيهم الناسو بماوكم بالماوكم الله سبحانه وتعالى كبرون يمينا كان اجر بيسرون بيهورون السوكين من ما ينزل حكمات يلبتن كهلو من اجر يترانو فدكمات المات قرلت هلو مالتنا وتعالى دكمو حيل علين كملو هلو يلاكنا يبلتا حيالنا ومالتنا السنم وضع الدرنا يمي تكاكتو من من اجر يلم اما يقولون علوا كبيرا الناس كملو تنجر هلو بتاهم كالف هلاكنا كباري ونن ብልጫ የበለጠና የላቀ የሆነ ጌታ ነው እንጂ ከማንም ጋራ ማዛመድና ማዋለድ የሚገመት ነገር አይደለም። ለነገሩ እነሱ ዝም ብለው ባፋቸው ይዘላሉ እንጂ የሚባለው ነገር እኔን ሲያልፍም አይነካኝ እንዲህ አይነት ነገር በእኛ ዘንዳ ተቀባይነት የለውም። ማን እኔ ጓደኛና አቻ ሆኖ እንዴት ከኔ ጋራ ተዋለደ ተዛመደ ሊባል ይችላል ለማለት ነው። تسبح له السماوات السبع والارض ومن فيهن ናየንም ጌታ ሰማያትና እንዱም ምድር በውጣቸውና በዙሪያቸው ያሉትን ፍጥረታቶች በሙላ በመላ ያጠሩታልና ያወጥቱታል ይላል። ይሄ እንግዲህ በሁለት መልኩ ማለት ነው። ቃል ማቋንቋ ያላቸው በዛ በቋንቋቸው እንደገና ደግሞ ቋንቋ ያላቸው ሩህ ያላቸውም ጭምር በስሜታቸውና በይዘታቸው አላህ Subhanahu Wa Ta'ala የማያጠሩና የማያወጥቱ ፍጥረታቶች የሉም። ነገሩ እነሱ ምስጋናቸው እንጂ እነሱ የሚተርጉኝን ያህል እንደገና ደግሞ ብዙ አሁን ፍጥረታቶች ያወድሱኛልና ይጠብቁኛል ማለት ነው። እና ተሰብሖ ለሰማያት ሰብዑ ማለት ሰባቱ ሰማያቶች ሁሉ ከተፈጠሩ አንስተው ሱብሃንአላህ ይያሉ ጌታቸውን ያወድሳሉ ማለት ነው። ምድርም እንደዛው ዳር ተዳር በራሷ ስሜትና ቋንቋ ጌታን ታወድሳለች። በውስጣቸው ያሉ ፍጥረታቱም ኩሎቹ በቀጥታ ሌሎቹ በተዘዋዋሪ ጌታቸውን ያጠራሉና ያወድሳሉ። በሰማይ ያሉት ፍጥረታቶች ያው መላእክቶች ናቸው። ያው ሰባቱ ሰማይ ሁሉ እንዲህ አራት ጣት ማስቀመጫ ክፍት ቦታ የለም ይባላል። የመጠናነቁና የብዛቱ ያው ሁሉ መላእክ እድሜ ልኩን ተቀማቀን አይሞትም። ተማቀን ድርስ ነው አንዚ የሚያልቀው። ና ዓለም እስካለች ሰባቱ ሰማይ ዳር ተዳር የተሞላው መላእክ ጌታን በማወደስና በመቀደስ በማመስገን ላይ ነው ያለው ማለት ነው። ወደ ምድርም በመንመጣበት ጊዜ አብዛኛዎቹ ነፍሳትና እንስሳት የታን በተለያየ ስሜታቸውና ቋንቋቸው ያወድሱታል ያጠሩታል ማለት ነው። ከሰውና ከጅን ግን ከፊሎቹ ወከፊሩ ምን الناس ይላል ያው ሐቃ عليهم الضلال ከፊሎቹ ያው ካፊር በመሆናቸው በፍቃደኝነት ጌታን አይወድሱም። ከጅኖችም እንደዛው ከፊሎቹ ከነሱም ከፊል ሙእሚን የሆኑ ከጅንም ከሰውም ጌታን ያወድሳል ማለት ነው። እና ታስተካላይ ከአለም ፍጥረታት እንግዲህ ሲታይ ተካሃዲው ጌታን የሚያወድስ ሰው ይበልጣል ማለት ነው። ይሄውም ደግሞ ካፊር የተባለው ሰውም ሆነ ጅን ባንደኛው ገጽታው ነው ጌታን ማወድሱን ያቋረጠው። በተፈጥሯዊ ይዘቱ ሲታይ ያው እሱም ቢሆን እንደሌሎቹ ፍጥረት ጌታን ያወድሳል ማለትም የጌታን ምንነትና ማንነት የራሱ ይዘትና ሂደት ያመለክታልና ማለት ነው። ያካፊሩን ሲፈጥረው ተፈጠረ በገዛጁ አልተፈጠረም። ስለዚህ ፈጣሪ ጌታ መኖሩን የሱ መገኘት ራሱ መስክሯል ማለት ነው። ሲኖርም ያው ስኑር ያለውን ያህል ነው የሚኖረው። ሲከብርም ክብር ያለውን ያህል ነው የሚከብረው። ሲከስርም እንደዛው ነው። ሲሞትም እንደዛው። በሱ ላይ እለት በእለት የሚደረገው እንቅስቃሴ በሙሉ የጌታን መኖር ያረጋግጥበታል። እሱ ግን በአንደበቱ በፍቃዱ ጌታ ይመስገን ባይልም እንኳን ማለት ነው። ከዛ ሌላ ደግሞ ጀማዳቶቹን እንደ ድንጋ እንደ እንጨት እንደ አፈር እንደ ጥር ያሉትንም ስንወጋቸው የራሳቸው የሆነ ቋንቋ አላቸው። እኛ ባንሰማቸው እያንዳንዱ ፍጥረታት የተባለ ጀማዳቱ ሳይቀርቡ ሁሉ ጌታውን ያወድሳልና ይዘክራል ነው የሚለው። ወይ ሚሸይን ኢላይ ሰዲዮ ቢሐምዲ ባጠቃላይ እንደ ባህለን ዙሪያ ምንም ነገር የለም ጌታን ከማመስገን ጋራ የሚያጠራው ቢሆን ይህ ማለት ነው። ወላኪን ላ ተፍቀሁነ ተስቢሐሁም ግን እናንተ ሰዎች የብዙዎችን ፍጥረታት ውዳሴና ማጥራት እናንተ አትረዱላቸው። እኩሎቹ ያው እናንተ የማይገባችሁ ቋንቋ ስለሚጠቀሙ እኩሎቹም ደግሞ የሚሰማ ቋንቋ ጭርሱን ስለሌላቸው እንዲሁ ጌታን የማያውቁና የማያወድሱ ይመስላችኋል እንጂ ስለማታውቁ ቢገባችሁ ኑሮ ሁሉም ፍጥረታት በተዘዋዋሪ መንገድ ሆነ በቀጥታ ጌታን የሚያወድስ እንጂ እንዲሁ ዝም ብሎ ተፈጥሮ የቀረ አይደለም ማለት ነው። እነሆ كان حليما غفورا ناي ሁሉ ፍጥረታት አላህ Subhanahu Wa Ta'ala ያወደሰና ያጠራ ያለ ከሰውና ከጅን የተወሰኑት ካህዲዎች በማመጣቸው እንደነሱ ፍራ ቢሆን ኑሮ እዚሁ ምድር ላይ ድባቅ መንታትና ዘራቸው ማጥፋት ነበር። ግን አላህ Subhanahu Wa Ta'ala ለነዚህም ወንጀለኞችና ጥፋተኞች ታጋሽና ምሕረት ሰፊ ከመሆኑ የተነሳ አንዳንዶቹን ይያጠፉ ያው አከራ ከተዋቸው ስለሚደርስም ይላቸዋል ያላየ መስሎበት ግስት ማለት ነው። አንዳንዶቹንም እንዳሁን ወለ አኺረል ዑምር እንደገና አስተሳሰባቸው እንዲመለስ ያደርግና ምህረት ይሰጣቸዋል። እንደነሱ ስራ ቢሆን ግን በጥፋታቸው ላይ ያሉ መሰንበትም መማርም አልነበረባቸው ማለት ነው። وإذا قرأت القرآن جعلنا بينك وبين الذين لا يؤمنون بالآخرة حجابا مستورا وجعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإذا ذكرت ربك في القرآن وحده ولوا على أدبارهم نفورا نحن أعلم بما يستمعون به إذ يستمعون إليك وإذ هم نجوى إذ يقول الظالمون إن تتبعون إلا رجلا مبصورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا. وإذا قرأت القرآن ينن المماريا يهونا القرآن هنا أنت بمتانبنا لأمتك بمتاكرب البدقزية إلا جعلنا بينك وبين الذين لا يؤمنون بالآخرة بانتنا بمشاعلا يما يمنو بهمتك هذه وشمكاتك حجابا مستورا سور يهونا مكارجا أدرقين باتشوى الليلة. እንግዲህ የቁርአን አላህ Subhanahu Wa Ta'ala ለሰው ልጆች የተሟላ መመሪያ እንዲሆን አስቦ ነው የላከላቸው ነበር። ግን ከሃዲዎቹ ያመጣውን ነገር ቢያመጣ አንቀበልም ብለው የልግምና የተንኮል አቋም ስለያዙ ገና መጀመሪያውንም እንዳላለመቀበል ወስነዋልና አላህ ደግሞ Subhanahu Wa Ta'ala እንግዲህ አስጠጋየን ማትቀበሉ ከሆናችሁ ምጥሩም አይግባችሁ በማለት ተልኮውን እንዳይረዱት እነሱ የማያውት ምስጢራዊ የሆነ መጋረጃ በአንባቢውና በአዳማጩ መካከል አለባቸው ማለት ነው። እና ነብዩ በርቱ አንደበት ያነቡላቸዋል። እነዛ ተቃዋሚ የነበሩ ካፊሮች ግን የራሳቸው ቋንቋ ነው ሷሃቦች ጋር አብረው ተሰልፈውና አፈሰው ያዳመጡ መልእክቱ አይገባቸውም ነበር። ምክንያቱም እዛ የሚያዳምጡት እንዲህ አለኮ እንዲህ አይነት መመሪያ ወረደልኝ አለ ይያሉ በየመንደሩ ይሄዱ ለማሾፍና ለመቀለድ ጥቅሲዘው ወደው በዛች ለማጥላላት ነው እንጂ የሚመጣውን ነገር ሰምተው ለመጠቀም አይደለምና የዛ ጊዜ አላህ Subhanahu Wa Ta'ala ልዩ የሆነ ምስጢራዊ መጋረጃ አደረገባቸው። ስለዚህ ማዛ ቃል አንይፈንም ነበር አብረው ቆመው አዳምጠው ሲያበቃ ተነበተም ያበቃ ድረስ ያውም የነብያችን ንባብ እንደማንኛውም ሰው አይደለም ልክ አጥንት ፈልጦ የሚገባ ነው የታቸው አቀራረብና አነጋገር። በዛ አይነት አንደበት የተነገረውን ነገር ያአላህን ቃል አብረው ተገትረው ሲያዳምጡ ከቆዩ በኋላ በመጨረሻ ባዶ ሆነው ይወጣሉ ማለት ነው። አብሯቸው የነበረውን ሷሃቢው ሙእሚኑ ተራው ሰው ተረርቶት በሚገባ ሲወጣ እነሱ ግን ምንም ነገር ታይረዱ ማዳቃል አንይፈን አሁን እኮ ነው አብሪያጭ እዚቁም የነበረ ግን ምን እንደተናገረ አልሰማው ገባ አንድ ተረጃ አንድ ይያለ አብሮ የነበረውን ሰው ይወጣጉቷል እንደገና እንዲነግረው ማለት ነው። ይሄ እንግዲህ አላህ Subhanahu Wa Ta'ala የሱን ጸጋ ለመቀበል የለገሙትን ሰዎች እዚሁ ዱንያ ላይ ልዩ ምልክት እያሳየባቸው ነው። እና ቁርአንን አንቀበልም ብላችኋል አይደለም እንግዲያውስ አትስሙት አትረዱ በማለት ስሜታቸውን አደነዘዘው። ቋንቋውን እንደ ቋንቋ ይሰሙታል ግን ምን መልእክት እንደተላለፈ አይረዱም ማለት ነው። እና መጋረጃው እንደዚህ በይፋ የሚታይ ነገር ሳይሆን መስጡር ነው ራሱ ማዕናዊ የሆነ መጋረጃ ተጥሎባቸዋል ይላል። እና ያንን ሊያብራራው ነው በሚከተለው ወጃአልና አላ ቁሉቢሂም አኪነተን በልቦናቸው ውስጥ ሽፋን አድርገንባቸዋል ልባቸው ታሽጓል ቁርአን እንዳይገባ ምስጥሩ ማለት ነው። እና በጆሮአቸው ላይ የቃላቶቹ ቢንቆረቆሩ እንኳን ልባቸው ውስጥ ምንም አይነት መልእክት ጠባይ ልባቸው ማለት ነው። ምክንያቱም የታሸነገ ነገር ተላይ ዋቢ ደፉበት ምንም ዋጋ የለውምና አይፈቀሁ እና የቁርአኑን ምስጥሩንና ማዕናውን ትርጉሙን እንዳይረዱት በልባቸው ውስጥ ልዩ የሆነ ሽፋን አስቀምጠንባቸዋል። ወፊ አዳኒሂም ወቅራ በጆሮቻቸውም ላይ ደግሞ ክብደት ጥለንባቸዋል ማለት ጆሮአቸው ተደቅድቋል የህሊና ጆሮአቸው ደንዝዟል አይሰማም ማለት ነው። የዛሂሩ ጆሮ ይሰማል ያው ጩኸት በሚጮህበት ጊዜ ግን እንደ እንስሳ ድምጽ ምሮ መጮህን ነው እንጂ የሚሰማው ምን እንደሚል አይረዳም ማለት ነው። ወኢዛ ዘከርተ ረበከ ፊል ቁርአን ወህደው ስለዚህ አንተ በዚህ በቁርአን ውስጥ ጌታን በብቸኝነት ስታወሳውና ስታወድሰው ይላል። እንግዲህ ቁርአን ኪታቡ ተውሂድ መሆኑን በግልጽ አስቀመጠው ዝ ማለት ነው። ቁርአን በአጠቃላይ በከታሞ ነብዩ አሪ አንቀጾቹ በተውሂድ ዙሪያ ነው የሚያጠነጥኑት። ይህን ቁርአን አይን ያነበብ የጌታን ብቸኝነትና አንድነት ስታንጸባርቅና ስትናገር ወለው አላ አዲባሬ ምኩራ እነሱ ግን ይሄ ነገር የማይዋጥላቸው ስለሆነ ወደ ኋላ የሚበረግጉ ሆነው ሲቆጣቆጡ ታያቸዋለህ ያሸገሽጉ ነው የሚለው እና የሚያዳምጡት ነገር ባዳመጡ ቁጥር ስለ ተውሂድ ነው ከአላህ ሌላ ምንም ማንንም ነገር አታምልኩ አትገዙ አትጸልዩ አትለምኑ አትመኩ ነው የሚለው እነዚህን የተውሂድ አያቶችን በቁርአን በምትደረድርበት ጊዜ እነሱ ካለበት ተግባርና ከልምዳቸው ከባህላቸው ጋራ ስለማይሄድላቸው 360 ታውት ዘሟልና ዙሪያውን እነዛን ስለሚነቅፍባቸው ይህን ነገር ለመስማት ምንም ፍላጎት የላቸውም እንደውም አንድ መጥፎ ነገር እንደተነገረ ሰውነታቸው እየተሸማቀቀ ወደ ኋላ ልክ እሳት ቃጠሎ ተነስቶ ልሳኑ እንደዚህ እየተወረወረ እንደሚሸሽ ሰው ወደ ኋላ እያፈገፈጉ ሲቋጥኑ ታያቸዋለ ሽሽት ነው የሚለው እንኳን ቀርበው ሊጠቀሙና ሊረዱ ቀርቶ نحن اعلم بما يستمعون به ታዲያ ይሄን ያህል እንግዲህ የሚጠሉትና የሚሸሹት ከመሆናቸው ጋራ እሱም የማይገባቸው የማይረዳቸው ከሆነ ለምን ነው ሁልጊዜ ለማዳመጥ የሚሞክሩት የሚል ጥያቄ መነሳት አይቀርም ለዚህ መልስ እየሰጣቸዋለሁ አለ እነዚህ ሰዎች ነገሩን ተልቆውን የማይረዱት የማይፈልጉትም ከመሆኑ ጋራ ለመቅረብና ለመስማት የሚሞክሩትን ማምክንያቱ ምን መሰላችሁ እነሱ ይህንን ቁርአን አንድ ሁለት ጥቅሶች ከሰሙና ታወቁ ያንኑ ቁርአኑን መልሰው ለማቅላላትና ለማቋሸሽ እንደ መሳሪያ ሊያደርጉት ነው የሰሙትን ጥቅስ ማለት ነው እንደዚህ ብሎ ቁርአን ወረደለት እንደዚህ አለ እያለ ያንን እንግዲህ እየተነተነ ተቃውሞውን ለመደርደር እንዲመቸው የመንደርደሪያ ነጥብ ለመውሰር ነው የሚመጣው ማለት ነው ይዚ የስተሚዑነ ኢለይከ ወዳንተ ቀርበው በሚያዳምጡ ጊዜ ያ ያዳመጡትን ነገር ለምን አላማ እንዳዳመጡት እኔ ያውቃለሁኝ እና ያሰምቶ ለመጠቀም ወይም መመሪያ ለማድረግ ሳይሆን ለማጥላላትና የመንቀፊያ ነጥቦችን ለመውሰር ነው ማለት ነው ወይትሁም ነጅዋ እና እዛው እያዳመጡ እንደገና እነሱ ጆሮ ለጆሮ የሚሸካሸኩ ጊዜ የሚያደርጉትንም አውቃለሁኝ ይላል ለማዳመጥ ይመጡና ነቢዩ እያነበቡና እያቀረቡ እያሉ እነሱ ግን ጆሮ ለጆሮ እንዲያለው ሰማሁን ያለው ይችን እንዲያተረታል እያሉ እዛው ይተቃቀሳሉና ይመሳጠራሉ ማለት ነው ይሪቁሉ ዛሊሙን ኢንተሰቢዑነ ኢላ ረጁለን መስሑራ እና እነዛን አያቶች በሚሰሙ ጊዜ ሙእሚኖቹ በስሜት ተመስጠው እያሉ እነዚህ ግፈኞችና በደለኞች ግን ይኸውልህ ይሄን ነው እንግዲህ የጌታ መመሪያ መጣልኝ አለው ሰማሁ አይደል ይሄንን አንቀጽ ይሄንን ጥቅስ እንደው እኮ እናንተ ይሄ ነብይ ነኝ የሚለው ሰውዬ ሟርት የተዘረበትና የተዋለበት የሆነ አምሮ የተናወጠና የተቃወሰ ሰው እኮ ነው የምትከተሉ አሁን እስቲ ሰው የሆነ ሰው ይሄን ከጌታ መጣ ብሎ እንዲህ አይነት ቃል ማቅረብ አለበት መስሑር እኮ ነው ያው ጥላቶች በሚስጥር በመዳኒት አዙረውበት ሲህር አድርገውበት እንዲሁ ሀሳቡ ተዘባርቆበት እኮ ነው የባጢ ቆጡን የሚያስለፈልፈው እንጂ አሁን ይሄ ቁም ነገር ነው አሁን የተናገረው ነገር በማለት አንተን እያሙ ሲመሳጠሩ የሚያረጉትንና የሚያስቡትን እኔ ከማንም በላይ አውቃለሁኝና እከታተለዋለሁኝ ይላል ማለት ነው እና ለዚህ እንግዲህ ጥቅሶችን ለመውሰር ነው ለምሳሌ እኔ በክስን አትብሉ የሚለው አያት በሚመጣ ጊዜ የመከራከሪያ ነጥብ አገኙ ይኸውላችሁ መሐመድ አላህን ከማንም በላይ ከምንም በላይ እወደዋለሁ አከብረዋለሁኝ ይላል ዛሬ ግን ተጋለጠ አሉ እንዴት አላህን እወዳለሁና አከብራለሁ እያለ አላህ በፍቃዱ የፈጠራትን እንስሳ አጀሏ ሲደርስ ይገላታል አሉ እዚህ ላይ የተውሂድ ሰዎች ሊሆኑ እነሱ እና አላህ አጀልሽ ደርሷልና ሙቺ ብሎ የገደላትን እርኩስ ናትና እሷን እንዳትበሉ ብሎ አወገዛል እሱ ግን በቢላዋ ገዝግዞ የገደላትን እኔ ያረድኳት ቅዱስ ናት ብሎ ባረካል ይኸውላችሁ አላህን ማክበር ማለት የእሱ እንግዲህ እንዲህ አይነት ነጥቦችን ወስደው ለመከራከርና ለማወናበድ እንዲመቻቸው ነው ማለት ነው እንደገና ደግሞ ኢነኩም ማታዕቡዱነ ሚን ዱኒላሂ ሐሰቡ ጀሀነም የሚለው አያት በሚመጣበት ጊዜ እናንተና ከአላህ ሌላ የምትገዟቸው ሁሉ ነገሮች የጀሀነም ማገዶ ናቸው ሲል አልየውም አኸሶምና ሙሐመድን አሉ እንግዲህ ይሄ ቁርአን ከሆነ ዛሬ እረተንሃል አሉ እንዴት እናንተ የምታመልኳቸው ነገሮች ሁሉ በሙሉ የጀሀነም ናቸው ካልክ እኮ መላይካም እናመልካለን ነቢይም እናመልካለን ከመላይኮቹ መካከል እነ ጅብሪል እነ ሚካኤል አሉበት ከነቢይ እነ ነቢዩላህ ዒሳ አሉበት ከሲዲቅ እነ መርየም አሉበት እነዚህ ሁሉ የጀሀነም ናቸው ማለት ነው ታዲያ አንዱ ነቢይ የጀሀነም ከሆነ አንተስ እንዴት ትድናለህ ያሉ ያሾፉ ነበረ ለዛም በወቅቱ ያው መልስ ተሰጥቷቸዋል ግን እንዲህ አይነቶች ነጥቦች ወስደው ለመከራከርና ለማምታታት አስበው ነው እንጂ የሚያዳምጡት ለመጠቀም አይደለም መጀመሪያውንም የሚመጡት እና ለዚህ ለተንኮል መምጣታቸውን ስላወቁ እኔ ደግሞ መልእክቱ እንዲረዱ አልፈቀድኩላቸውም ጆሮአቸውም እንዲሁ ይንቀራፈፈም የሚባለው ነገር በሚገባ አይሰማም ልባቸውም እንዲሁ አይረዳውም አይናቸውም አያስተውልም እንግዲህ የዛይሩ እና አላተመላ ሩሳሮ ላኪን ታመልቁ ሁለት ቢስዙር እንዳለው የዛይሩ አዋሳቶች እንኳን የሚባለው ነገር ያው የእንስሳ ድምጽ ሲጮህ እንደሚሰማ ወይም ደግሞ በማይገባው ቋንቋ ሲነገር እንደሚሰማ ያህል ጮቱን ይሰሙ እንደው እንጂ ከዛ አልፈው መልእክትን የመረዳት ሁኔታ የለም። ምክንያቱም የተንኮልና የደባ አመጣጥ ስለመጡ እኔም ደግሞ ከዚህ ጸጋ እንዲሳተፉና እንዲቋደሱ አልፈቀድኩላቸውም ይላል። ወንቡር ከይፈ ወረቡ ለከላምታል እንግዲህ አላህ የተጣላቸውና ግራ የመታቸው ለመሆናቸው ላንተ ምን አይነት ምሳሌ እንዲያቀርቡልህና እንደገለጹ እስቲ በአርናቆትና በአስተውሎ ተመልከተው ይላል። እንግዲህ አስተሳሰባቸው ከንቱ ከመሆኑ የተነሳ ነብዩን ለመተቸትና ለማጥላላት የሚጠቀሙባቸው ቃላቶች ራሳቸው ስበርታቸው የተጋጩና አንዱ ሌላውን የሚያፈርስ ነው ማለት ነው። ፈበሉ እና እነሱ በተለያዩ የመንቀፊያና የማጥላሊያ ቃላቶች ነብዩን ዋጋቢስ ለማድረግና በህብረተሰቡ ዘንዳ የተጠሉ ለማድረግ ነበር አላማቸው። ግን ያ የሚሞክሩትና የሚሰሩት ነገር የሚያስቡትን ግብ አልመታላቸውም ተሳሳቱ። ሰውየውን ዋጋቢስ ለማድረግ አስበው የሚናገሯቸው ቃላቶች እንደገና ሰውየውን የሚያከብር እነሱን የሚያጋልጡ የሆኑ ነገሮች በተገላቢጦሽ ሆኑባቸው ይላል። فلا يستطيعون سبيلا እና እነሱ ነብዩን አለይሂ ሰላቱ ወሰለም ዋጋቢስ ለማድረግና ለማስጠላት የሚሞክሩት ነገር ሁሉ የሚሳካላቸውና የሚሰምርላቸው አይደለም መንገዱ አያዋጣቸውም ነው ነው። እንግዲህ ምንድነው በአንድ ጊዜ ሳሂር ይሏቸዋል ነብዩ ሌላ ጊዜ ደግሞ መጅኑን ይሏቸዋል ሌላ ጊዜ ደግሞ መስሑር ይሏቸዋል ማለት ነው ሌላ ጊዜ ደግሞ ሻዒር ይሏቸዋል። እነዚህ ቃላቶች እንግዲህ ለአምሮ ያለው ሰው ቢጨምቃቸውና ቢያገናዝባቸው እስበርታቸው የሚጋጩ ነገሮች ናቸው። ሳሂር የሚባለው ነገር በመንፈስ ጊዜ ሟርተኛ ወይም አስማተኛ ማለት ነው። አንድ ሰው ሟርተኛና አስማተኛ የሚሆነው ልዩ ችሎታ ያለው ሰው ነው። በጣም ጮሌ የሆነ ብልጣብልጥ የሆነ ሰው ሰዎችን እንዴት ለማታለል የሚችልበት የረቀቀ ዘዴ ያለው ሰው ነው። እና አዋቂ ሰው እንደ ተራ አዋቂ ሳይሆን ማንም ሰው የማያውቀው ልዩ ልዩ ዘዴ የሚያውቅ የረቀቀና የጠለቀ እውቀት ያለው ሰው ነው ሳሂር የሚባለው ማለት ነው። በዛው በተንኮል እንኳን ቢሆን ማለት ነው። እንደገና መጅኑን የሚባለውን ሰው ስንወስደው መጅኑንማ እንኳን ሰውን ሁሉ ሊያሞኝና ሌላውን ሊያታልል ቀርቶ ራሱ የሚለውን የማያውቅ የሚሰራውን የማያገባው እንዲሁ የመሰለውንና ደስ ያለውን እንደ እንስሳ የሚሄድ ነገር ነው ማለት ነው። ያውን ከእንስሳ የባሰ ልብሱን እንኳን ጥሎ ልብስ መልበስ እንኳን አስፈላጊ መሆኑን ረስቶ እንዲሁ የሚንገዋለለው ብቻ አለው እንጂ የሰውነት ምንም አይነት አምሳሉ የሌለው ነገር ነው። ስለዚህ አንዱን ሰው ሳሂር ነው መጅኑን ነው ማለት ምን ማለት ነው? የገዛ ቃሉን በገዛጁ ማፍረስ ነው። ባንድ በኩል የሰውዬ በጣም ብልጥ ነው ጮሌ ነው እና በጣም አደገኛ ነው ማንንም ሰው አይደርስበትም የሱ ዘዴ ብሎት ያበቃ በሌላ በኩል ምንም የማያውቅ እንደው ተራ እብድ ነው እኮ ሲባል ምንድን ነው የሚሆነው? የተናጋሪው ሰውዬ ለራሱ ቢሆነ ማለት ነው እንዴት ተቀራኒ ነገር ትናገራለህ? ባንድ በኩል ብልጥ ነው ጮሌ ነው አለ በሌላ በኩል ደግሞ ምንም የሚያውቀው ነገር የለም እብድ ነው አለ ተብሎ እሱ ራሱ ነው እንደገና ለትዝብት የሚጋለጠው እንጂ ያንን ሊያጠቃው የፈለገውን ሰውዬ እንዳሰበው በሰው ዘንዳ ተጠልነትን ሊያተርፍበት አይችልም በዛ አካሃዱ። ስለዚህ ነብዩን ለማጥቃትና ለመጉዳት የተጀመረው ጉዞ እንደገና እነሱን ለትዝብት አጋጾ ዋጋ ቢስ አደረጋቸው በውጤቱ ነው። وقالوا اذا كنا عظاما ورفاتا انا لمبعوثون خلقا جديدا قل كونوا حجارة او حديدا او خلقا مما يكبر في صدوركم فسيقولون من يعيدنا قل الذي فطركم اول مرة فسينغضون اليك رؤوسهم ويقولون متى هو قل عسى ان يكون قريبا يوم يدعوكم فتستجبون بحمده وتظنون ان لبثتم الا قليلا وقالوا اذا كنا عظاما ورفاتا الذي كفاروش وين تاوتاويان ስለ ባስ ጉዳይ አንስተው ደግሞ ሲነጋገሩ ምን ይላሉ? ሰው ከመተ በኋላ አይነሳል የሚባለው ነገር ሲተቹበት አሁንኛ እሱ እንደሚለው ሙተን አጥንታችን በሚበታተንበት ጊዜ እንደገና ደግሞ አጥንታችን ተመበታተኑም አልፎ ከመቆየቱ ብዛት የተነሳ ልክ በስሶ እንደ ፋንድያ እንደዚህ የሚፈረበርና የሚወን በሚሆንበት ጊዜ አሉ። ሩፋተን ማለት ልክ አጥንቱን እንዲነካነካ ሲያረጉት ቡን ይያለ እንደጭስ የሚሄድ በሚሆንበት ጊዜ አይናለ መዑሱነ ፈልቀን ጀዲዳ መሐመድ እንደሚለው በዛ ጊዜ እንደገና አዲስ ፍጡር ሆነን እንነሳለን አለ። እንዲህ አይነትም አስተማሪ የለም እያሉ ይሳሳቁ ነበር ማለት ነው። ይሄንን እንግዲህ በእነሱ አስተሳሰብ እነሱ በጣም አሳቢዎችና አስተዋዎች መሆናቸው ነው ማለት ነው። ሰው ከመወተ በኋላ ሰውነቱ ስጋው ወዳው በስብሶ ተጠፋ በኋላ አጥንት እንኳን ጠንካራ የተባለው ክፍል ከመቆየቱና ከመሰንበቱ ብዛት የተነሳ መገጣጠሚያዎቹ ጉለኖቹ ይወልቁና ምስቅልቅል ይላል ማለት ነው። ከዛም አልፎ እንደገና አገዳው ራሱ እንደዚህ እንደፋንድያ የሚጎንና የሚፈረፈር ከሆነ በኋላ በሱ አባባል እንግዲህ እኛ የዛ ጊዜ እንደገና ተነሱ ተብለን ባንድ ቃል ትዛዝ ብቻ አዲስ ፍጡረን ሆነን እንደዚህ አሁን እንዳለንበት እንቆማለን ተብሎ እኮ ተነገረ። በጣም ይገርማል። ሰው እንዳው ውሸት ሲዋሽ ልክ መልካለው እንጂ እንደዚህ አርጎ መያዣ መጨብጫ የሌለው ውሸት ይዋሻል እንዴ ይሉ ነበረ ማለት ነው። የዛ ጊዜ አላህ ሱብሓነሁ ወተዓላ መልሱ እንደሚከተለው ሰጣቸው። ቁል ኩኑ ሒጃረተን አው ሐዲዳ ታዲያ ከሞታችሁ ከበሰበሳችሁ አጥንታችሁም ተተፈረፈረና ተቦነነ በኋላ እንደገና ትታደሳላችሁና ትመለሳላችሁ ተብሎ ቢነገር ምኑ ላይ ነው እንቆቅልሽ የሆነባችሁ? እንኳን አሁን እንዳላችሁት አጥንትና ብስባሽ መሆናችሁ ይቅርና ከፈለጋችሁ ድንጋይ ሁኑ በላቸው፣ ወይም ደግሞ ከድንጋይ የበለጠ ለመጠንከር ብረት ሁኑ በላቸው ይላል። እንግዲህ በዚህ ምድር ላይ ከህይወት በጣም የራቀ በድን የሆነ ነገር ካለ ድንጋይ ነው ማለት ነው። ሌላው ወደ ህይወት የቀረበ ነገር ነው። ለምሳሌ ዛፍን ብናየው ይለመልማል፣ ያድጋል። ያው እንደ ሰው አካል የሚያድግና የሚንቀሳቀስ ነገር ነው። ቀጥታ ባይራመድና ባያወራ እንኳን ማለት ነው። እንስሳትም ነፍሳትም የራሳቸው የሆነ ያው አካል አላቸው፣ ህይወት አላቸው። ምላሳቸው ብቻ ሀሳባቸውን አይናገርም እንጂ ለመናገር ጥቂት ነው የቀራቸው ማለት ነው። ህይወታቸው ያው እንደ ሰው ተቀራርቧል ነው። ግን ከዚህ ምድር ላይ እንግዲህ በጣም ከህይወት የራቀ ድርቅ ያለ ነገር ካለ ምንድን ነው? ድንጋይ ነው። ብትፈልጉ ድንጋይ ሆኑ እስቲ አላህ መመለስ ያቅተው እንደሆነ እና ከድንጋይ ደግሞ የሚፈልጠው ምንድን ነው? ብረት ነው። ያው መዶሻ ተብረት ነው የሚሰራው። ተሱ የበለጠ ጠንካራ ስለሆነ ብረት ድንጋይን ይፈላልጠዋል። ስለዚህ ብትፈልጉ ድንጋይ ሁኑ። ከድንጋይ በላይ ደግሞ ለመድረክ ከህይወት ለመራቅ ከፈለጋችሁ ብረትም ሁኑ። እነዚህ ሁለት ነገሮች ናቸው ህይወት ጋራ ምንም አይነት መገናኘት የሌላቸው ሩቅ የሚባሉ። አላህ ግን ከፈለገ ሰውነታችሁ ብረትም ቢሆን ድንጋይም ቢሆን በዛች በቀጠሮ ዕለት ተነሱ ብሎ እንደሚያስነሳችሁ አትጠራጠሩ። እንኳን ብስባሽ አጥንቱን ብረቱንና ድንጋዩንም ህይወት ሊያገባበት ይችላል ከፈለገ በማለት መለሰላቸው። አው ከልቀን ሚማ የክብሩ ፊሱዱሪኩም ወይም ደግሞ ለምሳሌ ነው እንጂ ድንጋይና ብረትን የጠቀስኩላችሁ በእናንተ ልቦና ውስጥ ከድንጋይና ከብረት የበለጠ ጠንካራ ከህይወት የራቀ ነገር አለ ካላችሁም ያንኑ እናንተ ከባድ ነው ያላችሁትን ነገር ሁኑ። በዚህ ብቻ ይወሰንም የኔ ቁድራ ማለት ነው። ብረትም ድንጋይም ከመሆን በላይ ደግሞ በጣም ከህይወት የራቀ ሌላ ጠንካራ ነገር ከፈለጋችሁ እሱንም ሁኑ። ፈሰል ያንን ሁሉ ሁናችሁ በመጨረሻ ግን እኔ ስፈልግ ህይወት እንደገና ዘርቼ አስነሳችኋለሁ እና መጣችኋለሁኝ ብለህ መልስ ስጥልኝ አላቸው ለነብዩ። ይህን በሚመልሱላቸው ጊዜ የድርቅናቸው ብዛት ፈሰቁሉነ መን ይዒዱና ታዲያ የሆነ ሁኖ መመለሳችን ዜጋግመህ ነገርከን፣ ድንጋይም እንጨትም ብረትም ብትሆኑ ትመለሳላችሁ እያልከን ነው። ግን በዛ መልክ እንደዛ ተደረቅን በኋላ እንደገና የሚመልሰንና የሚያዲሰንስ ማን ነው ብለው ጠየቁ። እንደገና ቁል ለዚ ፈጠረኩም አወለ መራ አለ። ባጭሩ ይህማ መጀመሪያ ያስገኛችሁ ነዋ። አሁን ይኸው አላህ አይደለም እንዳንተ የለውም አይል ቁሞ እየተነጋገረ አሁን አለሁ። ታዲያ አንተን ማን ያስገኘት? አሁን ቀደም አንድ ያስገኘ ሀይል አለ፣ ስሙን አወቅከውም አላወቅከውም። ስለዚህ ትናንትና ያስገኘ አሁንም እንደገና ከሞት በኋላ ይመልስሃል ማለት ነው። እንደገና ለምን ወደ ኋላ ትመልሱናላችሁ? አውቀናል ብላችሁ ክርክር ላይ እያላችሁ ተሰርት ጠምዳላችሁ እንዴ? ማነው የሚመልሰን የሚለውማ አሁን የፈጠረውን ያላወቀ መሆን አለበት። መጀመሪያ መፈጠርህን ትጠራጠር እንደሆነ ነገ የሚመልስህንም ተጠራጠረው። መፈጠርህን ካወቅ ግን ማነው የፈጠረ? ትናንት የፈጠረ ካለ ነገ የሚመልስህ እሱ ነው፣ ሌላ ጌታ የለም ብለህ በአጭሩ ትመልሰዋለህ ማለት ነው። ይህም በሚል ጊዜ እንግዲህ ይህማ አይሆንም ብሎ ለመከራከር ማጣፊያው ስላጠራቸው በምላስ የሚነገር ነገር ሲጠፋ ጊዜ ፈሰይኑ ቤቱነ ኢለይከ ሩኡሰው እንዲሁ ባለመስማማትና ነገሩን ባለመቀበል በስሜታቸው ብቻ ለመግለጽ ጭንቅላታቸውን ያንቀዣቅዣሉ። እንግዲህ አንድ ሰው የሚለውን ሲያጣ ነገሩ አልጥመው ሲል ላለማመንም ትቢቱ ይይዘዋል፣ ለመቀበልም ደግሞ ፈቃደኛ ሳይሆን ሲቀር ጭንቅላቱ ነው እንዲወዘውዘው ማለት ነው። አይመስለኝም ለማለት እንደው አንተ በል እንጂ ይሄ ትናንትና እኛን ያስገኘን ነገር አሁን እንደገና መልሶ ያዲስ አልና ይመልሳል ቢባል እኔ እንኳን ይመስለኝም ለማለት ጭንቅላታቸውን ይያንቀያቀዙ ይወዛጉዛሉ ይላል። ወየቁሉነ መታሁ አሁንም ጥያቄው አልቀባቸው ቁሩ ታዲያ ይሄ መመለሻ ሁለት መቼ ነው ይላሉ። እንደገና ደግሞ ለማድረክ ነው መቼም መጀመሪያ መመለሱ እየተጠራጠሩ መላሹ ማን ነው ይያሉ። እንደገና ደግሞ እለቱ ከተረው ደግሞ ማውጭ ፈልጋሉ ማለት ነው። መጀመሪያ መመለስ ያለ የለም ያለ ሰው ወይ መላሽ የለኝም ያለ ሰው ቀኑ ምን ያረግለታል? ግን ለማድረክና ለማብሸክ ቀጠሮ እንትናቸው ጥያቄያቸው ያባራም ማለት ነው። ይሽ የምንመለስበት እለተ ቀጠሮው መቼ ነው ስንት ወራት ወይም ስንት አመታት እንደቀረው ብትነግረን ትችላለህ ይላሉ። አሁንም ለማሽወር ማለት ነው። ቁላታ የኩነ ቀሪባ የነን በእቅጩ ይሄን ያልቀን ቀርቶታል ብዬ ባልነግራችሁም ምናልባት ቅርብ ሊሆን ይችላል። መቼም ሁሉ አድን ቀሪም እንደሚባለው ወደፊት የሚመጣ ነገር ቅርብ ነውና ቸኩላችሁ ከሆነ በቅርብ ጊዜ እንደሚደርስላችሁ ተስፋ አረጋለሁኝ በማለት ዝም ብላ አንጋለተው እንጂ ዘላይ ይሄን ያልቀን ቀርቶታል ብለ ስለ ቂያማ ቀን መናገር አይችልም። ምክንያቱም ቂያማ ቀንን ከኔ በስተቀር ማንም ማያውቃትም ብያለሁኝና ነው የሚለው። يوم يدعوكم فتستجيبون بحمده يار لمانኛው ቀጠሮ ረዘመም ራቀም ከለታት አንድ ቀን መድረሱ አይቀርምና ያ ቀጠሮ ደርሶ ከየመቃብራችሁ እንድትወጡ በሚጠራችሁ ጊዜ فتستجيبون بحمده እንደዛሬው ማፍጠጥና ማንገራጠጥ ማስተባበር ሳይሆን የዛ ጊዜ የሱን ምስጋና እየመላለሳችሁ ወዳውን ፈጥናችሁ ጥሪውን ተቀበሉታላችሁ ባላችሁ ይላል። ዛሬ መቼ ነው የሚደርሰው ይያክ ሳለቃለ ተቀልዳለ ያቺ ቀጠሮ ደርሳ ግን ተነስ ብዬ በማስጠራህ ጊዜ በመላእክታው የዛ ጊዜ ነፍስን ስተህ እንኳን ልታደናቁር ጌታ ያለውን ነገር እንደሚፈጽምብህ ስለምትረዳ ወዳውኑ ተነስተ ለከል ሐምዱ ወሰናው ያ ረቢ እያልክ ነው እየተፈገመገምክና እየሮጥክ የምትመጣው ወደ ጥሪው ቦታ ነው የሚለው። ምክንያቱም ትቢቱ ይለቀዋል የዛ ጊዜ ውጥቱን ስለማያውቅ አልነሳም ብሎ ነበር መነሳቱን አወቀ። መንባዓተና ሚመርቀዲና እንዳለ ሱረቱ ያሲን ላይ ከዚህ ከመኝታ ቦታችን ማን ያስነሳን እኛን እንደሰም ስንል እንደዚህ መነሳቱማ እውነት ከሆነና ከተረጋገጠ እንደውም አሁን ቶሎ ፈጥኝ የጥሪው ቦታ መድረስ አለብኝ ወደ ኋላ የቀረውና ሌሎቹ የቀደሙኝ እንደሆነ ለምን ነው አንተ ያደናቆርከው ተብየ ደግሞ እንዳልወነጀል ብሎ ነፍሱን ስቶ እየተፈመገመና እየሮጠ ነው የሚሄደው ማለት ነው። ደግሞ ይሄን እንዳሁኑ ለግሞ ቆርጦ ሳይሆን በአላህ ላይ ልክ እንዴት ልክ አቢድ ጌታ ምስጋና ይገባ ክብር ሰፋ እያለ ጌታን እያወደሰና እያመጎሰ ነው የሚቀርበው እያንዳንዱ ካፊር ማለት ነው። ወተዱኑ ነይ ለብስቱም ኢላ ቀሊላ እና የዛ ጊዜ በዚህ በመድር ላይ ወይም በመቃብር ዓለም ትንሽ ጊዜ እንጂ እንዳልቆያችሁ ተጠረጥራላችሁ። ወደፊት የሚመጣውና የሚከተለው የአኺራ ዓለም ሪሜ ጋር ተጣመዛዝኑት ያለፈው ነገር ሁሉ አንድ ቀን ወይም ግማሽ ቀን ሆኖ ይታያችኋል። ዛሬ ግን ዓለም ድሮ ዝምችን አትላችሁ እንደዚህ የምትሟሟቱላትና የምትታለሙላት ነገር ውዳቂና ርካሽ መሆኗን ተረርታችሁ ያለፈችው እድሜያችሁ በሙሉ እሚንት መሆኗን ትረዳላችሁና ትገነዘባላችሁ ማለት ነው። وقل لعبادي يقولوا التي هي احسن ان الشيطان ينزغ بينهم ان الشيطان كان للانسان عدوا مبينا ربكم اعلم بكم ان يشاء يرحمكم او ان يشاء يعذبكم وما ارسلناك عليهم وكيلا وربك اعلم بمن في السماوات والارض ولقد فضلنا بعض النبيين على بعض واتينا داود زبورا وكل عبادي يقول التي هي احسن ان لباروچ እንደዚህ በላቸው ያ መሐመድ ይላል ማለት ለሙእሚኖቹ ማለት ነው። አማኝ ለሆኑ ትላንተ ተከታዮች ይሄንን እነሱ ያመኑበት እንዲን ለሌሎቹ ለማሰራጨትና ለማስፋፋት በሚያረጉት እንቅስቃሴ መመሪያ ያስፈልጋቸዋልና የሚከተለውን መመሪያ አድርስላቸው ለወላጆቼ ይላል። يقول التي هي احسن መልካም የሆነችውን ቃል እንዲናገሩ ንገራቸውና መከራቸው ይላል። እንግዲህ ዳዕዋ በሚያረጉበት ጊዜ ሰዎች በስልት በዘዴ ታልቀረቡ በስተቀር ሰው ለዘመናት የለመደውንና የወደደውን ነገር በቀላሉ መተውና መቀየር አይችልም እና አቀራረባቸውን እንዲያሳምሩና እንዲያለሰልሱ ንገራቸው ተከታዮች ይህን ነው የሚለው። ታውን ቀደም ባለፈው ሱራ ادعوا الى سبيل ربك بالحكمه والموعظه الحسنه እንዳለው በጥበብና በስልት ሰዎችን ጥሩና ጋብዙ ብሏል። አሁንም የዛ አይነት ሁኔታ እዛ ላይ ሩ ነበር ለታቸው ነበር ቀጥታ መመሪያው የመጣው። አሁን ደግሞ ለሷሃቦቹም ጭምር እስልምናን ሲያስተዋውቁና ሲያለማምዱ ሰዎችን በማመናጨቅና በማምታታት በመዝለፍና በመወረፍ መልክ ሳይሆን በለስራታና በለዛባ ቃል እንዲቀርቧቸውና እንዲያስረዷቸው የሚከተለውን መመሪያ ነገራቸው ይላል እና ስትናገሩ ቃላችሁን አለስልሳችሁ አለዝባችሁ እና አምሮ ሊውጠውና ሊቀበለው የሚችሉ ቃላቶችን እየመረጣችሁ በትህትና ነው መንገርና ሰዎችን ማስረዳት ብለ ነገራቸው። ይሄ ያልኩበት ምክንያቱ ለምንድን ነው? እነ ሸይጣን የንዘው በይነው ትንሽ ከባድና ኃይል ቃል ከተጠቀሙ ያችን ኃይል ቃል በመግቢያ በማድረግ ሰይጣን በሰዎች መካከል ያበጣብጣልና አይላ። እነሱ እንግዲህ እናንተ ምን ዋጋላችሁ ከንስሳ አቋት ትሻሉ? ያው ምንም ምታቁት ነገር የለም። አንተ ራስህ የጠረብከውን እንጨት ነው የምትሰግድለት ያለው። አንተ በገንዘብህ የሸመትከውን ድንጋ እንትን ቁሳቁስ ነው የምታመልከው ያለው። ምን ዋጋላ ያሉት እንደሆነ ሰው የሚያምንበትን ነገር ሲነኩት ደም ይፈላል። የዛ ጊዜ ያንተ ስጌታ ምን ዋጋላው በማለት አሻፈረይ ብሎ ይሄዳል ረግጦ ማለት ነው። ግን መጀመሪያ በስልክ በጣም ሎጂካዊ በሆኑ ጥሩ ቃላቶች ተቀረፈው እንደሆነ እስቲ እንደ አንድ ነገር ላስገንዝብ ይሄን ይወንድ ግደለም። ሁሉም ያው እምነቱን የመረጠውን ይዞ መሄድ ይችላል። ግን መወያየት ጥሩ ነው። ከልብ ብንወያይ ምን አለበት ትለዋለህ። ጥሩ እንወያይ ይላል። ይሄ ከሆነ ለምሳሌ ይሄን ያለንበትን ምድር ማን ነው የዘረጋው ይመስልህ ብትለው በጥያቄ መልክ ያን አድርገው የማንንም ክብር አይነካም። እና መልሱ ከሁለት አንድ ነው የሚሆነው። የሚያውቀው እንደው አላህ ነው ይላል። ካልሆነ ግን እኔ አላውቀውም ነው የሚለው። ካላወቀው እኔ ያውቀዋለሁ ልንገርህ ትለዋለህ ማለት ነው በቀላሉ። የነ ሰማይ ከበላያችን ያለምን መደገፊያ እንደዛ አርጉ አንጣለ የዘረጋው ማን ነው? ፀሐይን ጨረቃን በዚህ በሰማይ ላይ ሁልጊዜ ቋትና ማታ እንዲመላለሱ የሚያደርጋቸው ማን ነው? ክረምቱን የሚያመጣው ማን ነው? በጋውን የሚቀይረው ማን ነው? ቤቱን የሚያነጋው ብትለው ለዚህ ሁሉ መልስ ቀላል ነው። ምንም ሳይበታችና ሳይናደድ ወይ አቃለው ወይ አላቅም ነው መልሱ። አቃለው ባለ ቁጥር ታዲያ ካወቅ ይሄን የመሰለ ጌታ ማምለክ ሲገባ ከሱ ሌላ ያለ ነገር ለምን አስፈለገ? በጥያቄ መልስ እነሱም ብሎ ሊያስተበት ይላል። ለጊዜው እንኳን ወዳውኑ እጅ ባይሰጥልህ አሳብ ታሳድርበታለህ። ክርስታሬ ይገባውና ቀስ ብሎ እያዋለ እያደረ ያን ነገር እያብላላ እያጠና ወደ እውነቱ ሊመጣ ይችላል ማለት ነው። እንደው ዝም ብለህ በትግር ሂደህ አንተ ምን ዋጋ አለህ ታልከው አንተ ምን ዋጋ አለህ ይሆናል። የዛ ጊዜ ወዳውኑ ድንጋ መወራወር ይሆናል። ይሄ እንዳይሆን ለሰይጣን መግቢያ የሚሆኑ ቃላቶችን እንዳይጠቀሙ፣ ለስላሳና ለዘብተኛ የሆኑ ቃላቶችን እንዲናገሩ ነገራቸው። ምክንያቱም ሰይጣን ትንሽ በር ካገኘ ያንተን ጌታ ያንተን አምላክ ሲነቅፍብህ አንተ ዝም ትለዋለህ እንዴ? ይለዋል ያኛው ነው ዱ ወላ ተሱቡ ለዲን የድዑነ ምን ዱላ ፈሱቡ ላህ አድወን እንዳለው ያንተ ሳላህ ምንድን ነው ብሎ ወዳውኑ ስሪብ ሊሰነዝር ይችላል ማለት ነው። ያ እንዳይሆን ቀላልና ለስላሳ የሆኑ ቃላቶችን ተጠቀሙ ብለህ ነገራቸው ይላል። እነ ሸይጣን ካነ ለልኢንሳን አድወ ሙቢና፣ ሰይጣን ለሰዎች ምንጊዜም ግልጽ የሆነ ጥላት ነው። ያገኘውን ሁሉ አጋጣሚ ተጠቅሞ ሰዎችን እስበርሳቸው ለማጋጨትና ለማጨፋጨፍ ምን ጊዜም አያቆምላችሁምና ለዛ ለሰይጣን በር ላለመክፈት እናንተ ዳዕዋ ስታረጉ በጣም ጥበብና ዘዴ የተሞላበትን ይዘት ነው መከተል ያለባችሁ ባላችሁ ነው። ربكم اعلم بكم ان يشاء يرحمكم او ان يشاء يعذبكم እና እነዛ መልካምና ውብ ከሚባሉት ቃላቶች ለምሳሌ ካስፈልጋችሁ ይሄንን ቃል ተጠቀሙበት ትችላላችሁ ብሎ እንደምሳሌ ነገራቸው። ካድሮቹ ጋር አስተገናኙ ምን ትሏቸዋላችሁ? ረቡኩም የእናንተ ካልቃችሁ ጌታችሁ አለሙ ቢኩም በእናንተ ሁኔታ ዋቂ ነው ትሏቸዋላችሁ። በመሆኑም እንየሸ ይርሃምኩም ቢፈልግ ያዝንላችሁ ይሆናል ማን ያውቃል። አው እንየሸ ይዓዝብኩም ከፈለገ ደግሞ ባሮቹ ናችሁ ጥፋተኛ ሆናችሁ ከተገኛችሁ ሊቀጣችሁም ይችላል። ይሄ ከሆነ ማንም ሰው ጋር አትጣላም ማለት ነው። ግን አንተ ለጀሃነም ነው እኮ የተፈጠርከው አንተ ምንም ዋጋ የለህም ታልከው አደጋ ነው የሚመጣው ማለት ነው። በዚህ መልክ ግን እንግዲህ አጠቃላይ የሆኑ ቃላቶችን ተተጠቀም። አንደኛ በፍጥሩ ሁኔታ በሙሉ የሚያውቀው አላህ ነው፣ ፈጣሪ ያውቃል። እኛንም እሱ ያውቃል፣ ስለእናንተም እሱ ነው የሚያውቀው። ስለዚህ ከፈለገ ያዝንላችሁ ይሆናል ትላለህ። ያዝንላችሁ ላስጥን እንግዲህ በአንተ አባባል ምንድነው ስለምናን ይሰጥህና ሂዳ ይሰጥህ ይሆናል ማለት ነው። እሱ ግን በዛው በክፍሬ ላይ ያለ ያዝልኝ ይሆናል የሚል ነገር ነው የሚገባው ማለት ነው። ስለዚህ አይናደድም፣ አካከዘራ ፋይድም ማለት ነው። ቢፈልግ ደግሞ ይቀጣቸዋል። ይሄማ አያበሳችሁ፣ ምክንያቱም ባሪያው ስለሆነ ድረስ ማንም ሰው ጌታ ጥፋተኛን ይቀጣል የሚለውን አይቃወመውም ማለት ነው። ቢፈልግ ይቀጣል፣ ቢፈልግ ይምራል። እኔም እንደዛው ነኝ ነው የምትለውና ማለት ነው። በዚህ መልክ ብትቀርቡ እንግዲህ ከማንም ጋር ሳትጣሉና ሳትጋጩ በቀላሉ መልእክታችሁን ማስተላለፍና ለሰዎችም ቁም ነገር ማበርከት ትችላላችሁ ማለት ነው። አለበለዚያ እንግዲህ ክፉ ተጣሪ ወይ ባሁን ያከፋል እንደሚባለው ብዙ ሰዎች ያላግባቡ በመቅረባቸውና ሰዎችን በማበሳጨታቸው ሊቀበሉ የሚችሉትን ሰዎች እንዲበረግጉ እንዲጥላቻ እንዲያደርባቸው ያደርጋሉ ማለት ነው። ወማ አርሰልናከ አለይሂም ወኪላ ሰዎችን እንግዲህ በዚህ መልክ በለዘብታ ቃላቶች በስልትና በጥበብ ተቀረብካቸውና ካስረዳቸው በኋላ ታይቀበሉ ቢቀሩ አንተን እነሱን በግድነት እንዲቀበሉ ሐላፊነት አልጫንብህም ንገራቸው ነው እንጂ ያለው በግድ ያሳምናቸው የሚል ግዴታ ስላልተጣለብህ የሚያስጨንቅህ ነገር የለም አላቸው። ነብዩን እንኳን ሳይቀር ማለት ነው እንኳን ከዛ ወዲህ ያለው ሰው ይቀርና ነብዩም አንድኛ ማንንም ሰው በሚገባው ቋንቋ በስልታዊ አቀራረብ በሚገባ ነገሩን ጠቃሚና ጎጁን አገናዘውና አመሳክረው ታቀረቡለት በኋላ ለራሱ ሌላ ፍርድ ነው የሚተውለት። ነገሩ ይሄን ይመስላል እንግዲህ የታወተን ጉዳይ ይሄን ይመስላል የተውሂድም ጉዳይ ይሄን ይመስላል። ከዚህ በኋላ የራስን ፍርድ ስጥ ብለህ ተዋል እንጂ አለበለዚያ ማመን አለብህ የግድ ታልከው የደራ ጉዳይ ነው አይቀበልህም ማለት ነው። በዚህ መልኩ ከነገርከው በኋላ ግን ሰዎቹ ሳያምኑ ቢቀሩሳ በሚገባ በስልትም በጥበብም ተጠቅመህ ነገርካቸው ግን እነሱ ፍንክች አላሉ። ከዛ በኋላ ተጠያቂዎች እነሱ ናቸው እንጂ የመሪውና አስተማሪው ሰውዬ ተጠያቂ አይደለም። ለምን ሳታሳምናቸው ቀረህ የሚል ጥያቄ አይመጣም። በነብይም ላይ ሆነ በዳዒ ላይ ለምን ሳትነግራቸው ቀረህ የሚለው ነው እንጂ ማለት ነው። ወረብከ አለሙ ቢመን ፊ ሰማዋቲ ወል አርዲ በሰማያትና በምድር ባሉ ፍጥረታቶች ሁሉ ጌታ አዋቂ ነው። እንግዲህ በፍጥረታቶች ስሜትና ሁኔታ ከኔ በስተቀር አዋቂ የለም ማለት ነው። የሰውንም የጅንንም የእንስሳትንም የነፍሳትንም የመላእክቶችንም የሸያጢንንም ሁኔታ በሙሉ ያውቃል። ሰማይም መሬትም ውስጥ ያሉ ፍጥሮችን እያንዳንዳቸው ምንነታቸውን ስለማቅ ነው በምን መልክ ስትቀርቧቸው እንደሚራሩና እንደሚግባቡ የምነግራችሁ ማለት ነው። በደራ መልክ ከታየ ማንኛውም ነገር ተቀባይነት አይኖረውም። በጸባይና በስልት ከመጣ ግን ተቀባይነት ይሰጣል። ሰዎችና የሰዎችን ብቻ ሳይሆን በሰማይና በምድር ያሉትን ፍጥረታቶች ምስጢርና ስሜት የሚያውቀው ጌታ ነው የሚነግረህና እቺን ምክርና መመሪያ እንደቀላል እንዳታልፋት ማለት ነው። ወለቀድ ፈደልና ባዕድ ነቢይን አላ ባዕድን ከነቢያቶች እንኳን ከፊሉን ነቢይ ከፊላቸው አብልጠናቸዋል ይላል። እንግዲህ አላህ ስብሐነሁ ወተዓላ ፍጥረታቶችን ሁሉም በእያሉበት እርከን ይበላለጣሉ። ነቢይ እንኳን ነቢይ ተብሎ ሲያበቃ ሁሉ ነቢይ እኩል አይደለም ማለት ነው። በደረጃው አንዱ በጣም የላቀ የመጠቀ ይሆናል፣ ሌላው መለስተኛ ይሆናል፣ ሌላው ዝቅተኛ ይሆናል። በጥቅሉ ግን ነብይ ያለው ውስጥ ይገባል ማለት ነው። በዳዒ ደረጃም ስንመጣ ደግሞ እንደዛው ነው ማለት ነው። ያን ኑር ከንጠብቆ ነው የሚመጣው። አላህ ሱብሃነሁ ወተዓላ ዒልም የሰጠው ወይም ችሎታ የሰጠው አንድ የሃይማኖት መሪና አስተማሪ የሆነ እንደሆነ እሱ እንግዲህ አላህ በሰጠው ችሎታ መጠን የተለያዩ ስልቶችንና ዘዴዎችን እየቀየሰ ሰዎችን ሊቀበሉ በሚችሉበት መልኩ መቅረብ ይኖርበታል ማለት ነው። ይሄ ግን ተሰጥቶ ነው። አንዱ ከፍተኛ ችሎታ ይኖረዋል፣ በዛ በተሰጠው ችሎታ በከፍተኛ ደረጃ ያገለግላል ማለት ነው። ሌላው ደግሞ ዝቅተኛ መለስተኛ ይሆናል፣ ሌላው በጣም ዝቅተኛ ይሆናል ማለት ነው። እና ይሄ መበላለጣችሁ ችግር የለውም፣ ይሄ ተፈጥሮ አቅማችሁ ስለሆነ ብቻ በቅንነት ሁላችሁም በምትችሏት አቅም ኸይርን በጥሩ ሁኔታ ወደ ሰዎች ለማስተላለፍና ለማሰራጨት ተሞከራችሁ ድረስ ግዴታችሁን ትወጣላችሁ። አለበለዚያ በከፍተኛ ደረጃ እንደ ገሌ ካልሆንኩ በስተቀር እኔ መናገር የለብኝም እንዳትሩ ማለት ነው። በመሰረተ መመሪያው ተተስማማችሁ ከዛ በኋላ በምትችሉት አቅም ሞክሩላችሁም። እንኳን ሌላው ቀርቶ በነብይ ደረጃ እንኳን ሁሉ እኩል አይደለም፣ አንዱ ነብይ ከሌላው ነብይ ይበልጣል ነው ማለት ነው። ነብዩላህ መሐመድ ለምሳሌ አለይሂ ሰላቱ ወሰለም ያው የዓለም አጠቃላይ ነብይ አድርጓቸዋል በደረጃ። ሌሎቹ የክልልና የተለያዩ የረሰቦች ነብይ ነበሩ ማለት ነው። ነብዩላህ ሙሳን ስናይ ከሊሙላህ በቃል አናግሯቸዋል ያለምንም አስተርጓሚ ማለት ነው። ይሄ እንግዲህ ከሌላው ነብይ ተለዩ በዚህ ማለት ነው። ኢብራሂምን ስንወስዳቸው ተፈጥሯዊ ኢብራሂም ፈሊላ ይላቸዋል፣ ልዩ ወዳጅ አድርጌ ይዋለሁ ይላል ማለት ነው። እንደገና ደግሞ ወደ እነ ዳውድ ስንመጣ ወአተይና ዳውደ ዘቡራ ለነቢዩላህ ዳውድ ዘቡር ሰጥተነዋል ይላል። ዘቡር የተባለው ኪታብ እንግዲህ አብዛኛው ጸሎትና ዱዓ ነበር ይባላል። ይህንን እንግዲህ ኪታብ በሚያነቡበት ጊዜ ነቢዩላህ ዳውድ ከተሰጡት ሙዕጂዛቸው ድምጣቸው ነበር አንድና ዋነኛው። ድምጻቸው ማንኛውንም አካባቢውን የሚነጥ ነበር። አለቅጥ አላህ ሱብሃነሁ ወተዓላ ታይቶ ተሰምቶ የማያውቅ ድምጽ ሰጥቷቸው ነው። በዛ ከሌሎቹ ነብዮች አብልጧቸዋልና ለይቷቸዋል ይላል። እና ሁሉም እንግዲህ በተሰጠው ተሰጦና ደረጃ ሐላፊነቱን ለመወጣት ከመከረ ካቅሙ በላይ በሆነው ነገር ማንንም አይጠየቅም። ረሱልን በጥቅሉ መልእክቱን ማድረስ እንጂ ከዛ በኋላ ሰዎች ይመኑ አይመኑ የሱ ሐላፊነት አይደለም ማለት ነው። ولدعوا الذين زعمتم من دونه فلا يملكون كشف الضر عنكم ولا تحويلا أولئك الذين يدعون يبتغون إلى ربهم الوسيلة أيهم أقرب ويرجون رحمته ويخافون عذابه إن عذاب ربك كان محظورا. وإن ولدعوا الذين زعمتم من دونه قال ليلى أملاكوشنا اتشو بلاتشو يمسنقروا اللاتشون استطروا اتشو بلا إلان أعطوشن انبطروا اتشو الله سبحانه وتعالى بزاج ستال مالسو فلا يملكون كشف الدرع عنكم ولا تحويلا አሁን እኔ በእናንተ ላይ አንድ አደጋ ላውርድባችሁና ችግር መጥቶብናልና ኑ ቶሎ እርዱን ድረሱልን ቢሆን ችግሩን ሙሉ በሙሉ ተቋቋሙልን ካልሆነ ደግሞ ትንሽ አንሸራቱልንና አሻሽሉልን ብላችሁ ጥሯቸው ይሄንን ጥያቄ ምላሽ እንደማይሰጧችሁ እርግጠኛ ነኝ በማለት ተሐዲ አደረገ አጣጣጣቸው ማለት ነው። እና ማንኛውም ሰው እንግዲህ ታላ ሌላ የሚያመልከውን ነገር አላህ ያመጣውን ነገርና ቶሎ አስወግድና ወይም አሻሽል ቢለው እንደማያደርግለት የታወቀ ያለቀለት ጉዳይ ነው ማለት ነው። ወላይከ الذين يدعون يبتغون الى ربهم الوسيله እና እነዚህ የተለያዩ አማልክቶቻቸው አሁን ሰዎች የሚያመልኳቸውና የሚገዙላቸው የሚጸልዩና የሚመኩባቸው የሆኑት እኮ ኃይሎች ይላል ይወት ያላቸው የሚረዳቸው يبتغون الى ربهم الوسيله በተዘዋሪ መንገድ ቅድም እንደተባለ ወይም ሸይን እንዳለው ሁላቸውም ወደ ጌታቸው መቃረብን ይሻሉ ጌታቸውን ያከብራሉ የተለያዩ አማልክት አርጋችሁ እናንተ ያዛችኋቸው ነገሮች እነሱ ግን በበኩላቸው ሁጥርና ባሪያ መሆናቸው አውቀው ወደ ጌታ የሚቃረቡበትን መንገድ በማፈላለግ ላይ ናቸው ይላል። አይዞም አቀረቡ አንዱ ከሌላው የበለጠ ወደ ጌታ ቀራቢና ተቀባይነት ለማገኘት ይጨረጨራሉ ሁሉም በየነሶከፉ እናንተ እንደምትሉት ጌቶች ቢሆኑ ግን እንደዚህ ዴ በመጥናት ላይ ባልተራቆቱ ነበር ማለት ነው። ወይርዱነ ረህመተው ያአላህን ረህም ተስፋ ያደርጋሉ ወይ ኻፉን አዛበው ቁጣቱንም በጣም ይፈራሉ። እና አዛበ ረብከ ካነ መህዙራ የጌታ ቁጣት በእውነትም በጣም ሊፈሩትና ሊጠነቀቁት የሚገባ ነውና ይላል። እንግዲህ በዚህ አያት ለማለት የፈለገው ምንድነው ከአላህ ሌላ አምልኮት የሚሰጠው ነገር ሁሉ ሰውም ቢሆን ጅንም ቢሆን ሸይጣንም ቢሆን እንስሳም ቢሆን ማንኛውም ነገር እሱ ለራሱ ያው በጥምየቱ ጌታውን ያቃል እና ያ ጌታው እንዲወደውና እንዲያቀርበው የሚችለውን ነገር ሁሉ ያደርጋል ማለት ነው። በሌላ በኩል ግን እናንተ ሳታቁ እሱን ጌትነት ሰጣችሁታል። እሱ ግን ጌታ አለመሆኑን አውቆ ለጌታው እንዴት አድርጎ እንደሚቃረብና የጌታን ረህማ እንዴት እንደሚያገኝ ከጌታ ቁጣት እንዴት እንደሚድን ነው ያሰበና እየተፈረጨረ ከሌላው በልጦና ተሽሎ ለመገኘት የሚጣጣረው። ይሄን ባለማወቃችሁ ግን እናንተ እነሱ ለራሳቸው ጌቶች ሆኖ ያለቀላቸው በማድረግ ለእናንተ እርዳታና ድጋፍ እንዲሰጧችሁ ደይት ጠናላችሁ ባላወቃችሁት ነገር ብታውቁ ኑሮ እነሱም የእናንተው ግጤ ደይጠኞችና ለማኞች ናቸው። ስለዚህ ታዲያ እናንተም ከነሱ ጎን ተሰንፋችሁ አላህን እንዴት አድርጋችሁ እንደምትቃረቡና እንዴት ከቅጣቱ እንደምትድኑ ማወቅ ይገባችሁ። የነሱ እንደገና የወረዳ ተወራጁ ናችሁ ታመልኳቸዋላችሁ በማለት ወቀ